بسم الله الحمد لله والصلاة والسلام على رسول الله وعلى آله وأصحابه ومن والاه أما بعد السلام عليكم ورحمة الله وبركاته أجر ملكت لمسلم وندمنا أهدوج الله سبحانه وتعالى وداته لي أمة الإسلام لي تلك أداران أمانان تلوال وداته كدين ودغالة يالين دهونا إسلام لي يتلالي كفتت وجف الترالو ወጣቱ የተነከረና ያለበትን ሐላፊነት ክብደቱን ያወቀ እንደሆነ ኢንሻአላህ ተዓላ ለእስላም ብዙ ነገር ማድረግ ይችላል። አላህ Subhanahu Wa Ta'ala እንዲሁ ነብይ ሰለላሁ ዐለይሂ ወሰለም የወጣትነትን እድሜ በኸይረ ነገር ማሳለፍ እንዳለብን በል በግልጽ ነብይ ሰለላሁ ዐለይሂ ወሰለም ሰባት ሰዎች አላህ Subhanahu Wa Ta'ala ጥላ ባለለበት እለት ጥላ ስር ያደርጋቸዋል ሲሉ ከነዚያ መሃል ሻቡን ነሻአ ፊ ኢባደቲላህ ወጣትነቱን አላህን በማምለክ አላህን በመገዛት ያሳለፈ ወጣትን ብለዋል አለይሂ ሰላቱ ወሰላም። ውድ ወንድም እንደዚሁ የተከበር ሸህቴ ሆይ ወጣትነቱን በኸይር ነገር ማሳለፍ በዒባዳ ማሳለፍ ስሜትን ማሸነፍ አላህ ዘንድ ሱብሃነሁ ወተዓላ ትልቅ ማረግ ትልቅ ክብር ለማግኘት ያበቃል። ወጣትነቱን ስሜቱን ተቆጣጥሮ ያሳለፈ ሰው አላህ ሱብሃነሁ ወተዓላ የኢማንን ጣዕም የኢማንን ለዛ አላህ ያደለው። ወጣትነቱን ስሜቱን በመከተልና እንደፈለገ በመሆነ ለመሆን ያሳለፈ እንደሆነ መቼም የዒባዳን ጣዕም ሳይቀምስ ይቆያል። በዚህ ዘመን ወጣቱን ያጠቁ ካሉ ትልቅ የአደጋ በር የከፈቱ ካሉ ነገሮች አንዱ የዚና የዝሙትና የዝሙት መግቢያዎች። አላህ Subhanahu Wa Ta'ala በተከበረው ቁርአኑ ዝሙት አትስሩ ሳይሆን ያለው ወላ ተቀረቡ ዚና ነው። ዝሙትን አትቅረቡ እነሆ ካነ ፋሂሻ እነሆ ዝሙት በጣም ጸያፍ ወንጀል ነው። ወሳ ሰቢላ መጥፎ መንገድም ነው። ወደ ጀሃነም የሚወስድ የከፋ መንገድ። አላህ ዝሙት አትስሩ ሳይሆን ያለው በዚህ አያ ላይ ዝሙትን አትቅረቡ ነው። ወደ ዝሙት የሚወስዱ መንገዶችን ራቁ ነው። በተለይ በተለይ ከተቃራኒ ጾታ ከሸህዋ ጋር ከስሜት ጋር የተያዘ ከመሆኑ አንፃር አብዛኞቹ የሰው ልጆች አብዛኞቹ ነፍሶች በዚህ ረገድ ይወድቃሉ። አላህ የተበቃቸው ሰዎች ካልሆኑ በስተቀር በራሳቸው ያልተማመኑና ራሳቸውን ጠርጥረው አላህ እንዲጠብቃቸው አላህ እንዲረዳቸው የጣሩ የለመኑ ሰዎች በስተቀር ፍትና ላይ አልወድቅም ብለው ሳይሆን በራስ መተማመን ሳይሆን ፍትና ላይ ልወድቅ እችላለሁ የሰው ልጅ ነፍሱ ደካማ ናት ስሜቶች ደግሞ አታላይ ነገሮች ደግሞ ይሸነግላሉ የሰው ልጅን ጠልፈው ወደዛ ይወረውሩታል ብሎ የሰጋ አላህ ይሁን ይጠብቀኝ ያለ ሊድን ይችላል። ባለንበት ዘመን ኡመተ الاسلام ለሌሎች አርአያ መሆን ሲገባው ሌሎችን ማስከተል ሲገባው ካፍሮች ያደረጉት ነው ተብሎ ብዙ ነገር ይደረጋል። በዚህ ጊዜ መተረጋጋሚ በየሁለት ቀኑ በየሶስት ቀኑ ምናልባትም በየቀኑ ሰዎች ከሚጨቃጨቁባቸው ወይም በሌላ አገላለጽ ከሚጠያየቁባቸው ነጥቦች አንዱ ከኒካህ በፊት ከጋብቻ በፊት ሐራም የሆነን ግንኙነት ያደረጉ ሰዎች ኒካህ ማሰር ይችላሉ ወይ የሚል። አላህ እኮ ቀደም ባነበብነው የቁርአን አያ ወላ ተቅረቡ ዚና ነው። ዝሙትን አትቅረቡ ነው። ከኒካህ በፊት ወንድና ሴት መገናኘታቸው ከመጠን ያለፈ ቅርበት በሁለቱ መሃል መኖሩ ፍጻሜው ዚና ነው። በዲን الاسلام የወንድ ጓደኛ የሴት ጓደኛ የሚባል ነገር የለም። ሴት ልጅ ከእህቷ ጋር ከሙስሊም እህቷ ጋር ጓደኛቱን ይፈልገችው ነው ያክል ሸርጦና ማልታ። ወንድ ልጅም ከሙስሊም ወንድሙ ጋር እንደፈለገ ጓደኛ ነው። ከዚህ ወጪ ወንድ ልጅ ሴት ልጅን ጓደኛ አድርጎ አብሮ መውጣት አብሮ ሻይ ቡና ማለት አብሮ መናፈሻ መሄድ ሐራም ነው። ሐራም ነው። ወደ ሐራም የሚወስድ ነገር በሙሉ ሐራም ነው። ነብያችን ሰለላሁ ዐለይሂ ወሰለም ቡኻሪና ሙስሊም በዘገቡት ሐዲስ ቡኻሪ በዘገቡት ሐዲስ ما خلا رجل بامرأة الا كان الشيطان ثالثهم አንድ ወንድ አንዲት ሴት ጋር ተገሎ ተነጥሎ አይቀመጥም ሶስተኛቸው ሸይጣን ቢሆን እንጂ ይብላው። ሸይጣን ባለበት ምን እንደሚገኝ ይታወቃል። ሙስሊሙ ወንድሜ ሆይ አላህን ፍራ ለሙስሊሟ እህትህ አስብላት አዘንላት المسلم للمسلم كالبنيان مسلم لمسلم ወንድሙ እንደ አንድ ቤት ግንብ ነው يشد بعضه بعضا አንዱ ሌላኛውን ያጠናክራል አንተ እህትህ ከሌላ ወንድ ጋር ወጣ እንድትጨማለቅ አትፈልግም ሴት ልጅህ ከሌላ ወንድ ጋር ወጣ እንድትጨማለቅ አትፈልግም ከምስትህ ጋር ምናልባትም አጎቷን እንኳን ጥሩ ባልሆነ መልኩ ተቀምጣ ካጎቷ ጋር እንድትያት አትፈልግም ይሄ ሆኖ ሳለ ያንተዋን የላኢላህ ኢላላህ እህትህን ከስጋ ዝምድና ይልቅ የላኢላህ ኢላላህ ዝምድና የሚያስተሳስርህ ሙስሊም እህትህን መጥፎ ጎዳና ላይ እንድትጓዝ ምታደርጋት ከሆነ ወደ حرام ምጣራት ከሆነ በሁለቱም ዓለም አስከፊ የሆነ ቅጣት ታገኛለህ በአዱንያ የሥራህን ታገኛለህ እህትህን በዛው መልኩ ከሌላ ወንድ ጋር ሆና አላህ ያሳይሃል ቤትህም ይደፈራል عفوا تعفوا نساؤكم في المحرم وتجنبوا ما لا يليق بالمسلم ان الزنا دين ان استقرضته كان الوفا من اهل بيتك فعلم الى الامام الشافعي رحمه الله تعالى ሴቶቻችሁን ተጠብቁ ራሳችሁ ከሐራም ተጠብቁ አላህ ሴቶቻችሁን ይጠብቅላችኋል ከሙስሊም ማይጠበቅ ነገርም ራቁ ዚና ዘሙት ብድር ነው አንተ ከተበደርከው የማይቀር ነው ከቤት ሰበብ ተከፍለዋል من يزني بامرأة بألف درهم لما تفكر للسيت بحرام ولتشي كفلو زموت يفزما بيتو لا يعلمنن بر زموت يفزما للال الله أن لنفرا كمسلم ما يتبك النقر لنرق لنتنكك القبانة بسلي بتلي بل نبت زمن بسلي مراب وعلم عنده عندان العرب هاقر لا يمينورو سووج نبي صلى الله عليه وسلم يكلكلوتن اختلاط بعد وندنا بعد سيث تكلاكلو منوراتشون تكتلو يمتع مززال عند كفل لاي أرادت مست وندوش عند سيث أبرو ينورال ويم سوست سيث ولت وندوش أبرو ينورال عند سيث عند وندم أبرو ينورال فلا إله إلا الله من أم ما دلتشم بيتسي كرايو ومهدينات لالو ويم مستينات لالو مست أم ما دلتشم بالله سبحانه وتعالى ورسوله شريعة مسارت እህቱም አይደለችም ካንዳባት ወይም ካንደናት አልተወለዱም በር ተዘክቶ አብሮ ይተኛ ሶስተኛ ወገን ካለለ የሷ ወንድም የሷ የስጋ محرم ዘመዷ ካለለ በስተቀር አንድ ክፍል መኖር በፍጹም ዘክቶ መቀመጥ አይችልም አይደለም መተኛትና ማደር ለደቂቃዎች መቀመጥ አይችልም በራስ መተማመን ነው ሰዎች የሚያጠቃቸው እኔ የሙስሊሞች ግምጃ ቤት ሐላፊ ቢያደርጉኝ ኢንሻአላህ ወጣለሁ አማናውን ብዬ ገምታለሁ ይላል ላኪን አንዲትን እድሜዋ የገፋ የጃጀች ባልቴትን አደራ ብለው ሰዎች ቢሰጡኝ ራሴን አላምም ራል አንዱ ታላቅ ታቢዒ ረዲየላሁ ዐንሁ ወአርዳ አው رحمه الله بينما እኔ ሙእሚን ነኝ እኔ ምን ራሴን አቃለሁ ኢላ አኺሪ በአላህ ሱብሃነ ወተዓላ የተመካ ራሱን የገመገመ الله يدبقوال براسو يتمام منغن الله سبحانه وتعالى راسو ديوطا تشغرون يادرقوال انه يه يختلط مزز حرام لاي زموت لاي اندوت قادرقواچو عين زموت يسرال ملاس زموت يسرال جورو زموت يسرال اججغر زموت يسرالو واناو زموت بهالا ليكسثم لايكسثم يشلال نيالوت النبي صلى الله عليه وسلم انه عين زموت يتكسثال بعدا وندنا بعدا سيت عند كفل كتقمطو يملاس زموت يتكسثال اندزيو بيت است انكو باي هونو زمنو بامطاو تكمم غداتم عزل بهونو انترنت اماكانيت بالو بس هونو ولو يصاطافالو فوتو يلالاكالو يفكر قال يلواوطالو كذا بهالا باكار سيغنانيو يالمنم قدمه هنيتا حرام لا يودقالو الله ان نفرا እስላምን አናስደፈር ቀልብ ከሚያደርጉ ነገሮች አንዱ ኢትካን የሶታ ግንኙነት ነው حرام የሆነ حرام ቃሎችን መለዋወጥ ነው በተለይ እህቶች ቀልባቸው ደካማ ነው ነፍስያቸው ደካማ ናት፣ ለሆነ ባልሆኑ ይሸነፋሉ፣ አንተ ወንዱ ሆይ ትሻላለህ፣ ለዲንህም ለዱንያህም የሚበጅህን ነገር ለይተህ ልታቅ ይገባል። በጊዜያዊ ደስታ የዘላለም ደስታህን አታበላሽ። ሙስሊም እህትህን አጉል ነገር ላይ የጣልክ እንደሆነ አኼራ አይቀጡ ቅጣት አላህ ዘንድ እየጠበቀህ ከመሆኑን በተጨማሪ አንጀትህ የሚያደማን ክስተት አዱንያ ላይ ታያለህ። ስለ እህትህ የሚያስከፋህን ነገር ትሰማለህ። ልጅህ ላይ መጥፎን ነገር ማየትህ አይቀርም። በረሱል ሰለላሁ ዐለይሂ ወሰለም ዘመን መርተድ ኢብኑ አቢ መርተድ አልገነዊ የሚባል አንድ ሰሓቢ ነበረ። ከመካ ወደ መዲና ሙሽሪኮች የማረኳቸው ሙስሊሞችን ከመካ ወደ መዲና የመሸኘት ስራ የሚሰራ ሰው ነበር። ከዛ በፊት ከመስለሙ በፊት ዒናቅ የምትባል መካ ላይ የምትኖር አንዲትን ዝሙተኛ ያቅ ነበር። ከእሷ ጋር ይግባባ ነበር። እንደተለመደው መካ የታሰሩ የተማረኩ ሰዎችን ቀስ አድርጎ ለማሸሽ ወደ መካ ሲሄድ በዒናቅ ድሮ በሚያውቃት መጥፎ ስራ ላይ በተሰማራች ሴት አካባቢ ያልፋል። ምሽት ነው። የጨረቃ ብርሃን እንዳለ ሰፈሩን አደምቆታል። አየችውና ጠራችው። አንተ መርተድ ነህ አለችው። አዎን አላት። መርሐበን ወአህላ ሀሉመ ፈብት ዒንደን ለይላ እንኳን ደህና መጣ እና ዛሬ አብረን እንደር አለችው። የሙእሚን መልስ ሰጣት። ያ ዒናቁ ሐረመ ላሁ ዚና አንቺ ዒናቅ ሆይ አላህ እኮ ዝሙትን ሐራም አድርጓል አለችው። ተናደደች። አፍወን ሐራም አድርጓል አላት። ተናዳም ራሷን ለሐራም አዘጋጅታ ጋብዛው እምቢ ስላላትም ተናዳ ልታጋልጠው ፈለገች። ያ አህል ልኽያሚ ሃዘ ረጁሉ የሕምሉ አስራኩም እናንተ ሰዎች ሆይ እነሆ ይህ ነው ምሽትን ተገና አድርጎ ጨለማን ተገና አድርጎ እየመጣ የሙስሊም ሙርከኞችን ቀስ እያደረገ ሚያሸሸው ብላም ነገረች። ወደ 8 ሰዎች ተከትለውት ሄዱ። እዚያም በዚህ ብሎ አምልጧቸው ወጣ። ረሱል ጋር ሰለላሁ ዐለይሂ ወሰለም ደረሰና ለረሱል አማከራቸው። ያ ረሱላላህ አንኪሑ ዒናቃ ምክንያቱ ሙስቱ ላይ የእሷ መሐባ የእሷ ፍቅር ነበረ። ነቢ ጋር ሰለላሁ ዐለይሂ ወሰለም ሄዶ አማከራቸው። በሐራም አልፈለገም። ሐራም እንደሆነ ሸሪያ እንደሚከለከለው አውቆ ተጠንቅቋል። በሐላል መንገድ ማግባት ፈልጎ አማከራቸው። ረሱል ሰለላሁ ዐለይሂ ወሰለም ዒናቅን ላግባት ሲላቸው ዝም አሉት። ከተወሰነ ጊዜ በኋላ የቁርአን አያ ወረደ። ሱረቱ ኑር 3ኛው አያ አዛኒ ላ የንኪሑ ኢላ ዛኒየተን አው ሙሽሪከ ዝሙተኛ ዝሙተኛን ሴት ወይም ደግሞ ሙሽሪክን ሴት እንጂ አያገባም። እንደዚሁ ዝሙተኛ ሴትም ዝሙተኛ ወንድ ወይም ደግሞ ሙሽሪክ ወንድ እንጂ አያገባትም። ወይም በአንደኛው ተፍሲር ከእሷ ጋር ግብረ ስጋ ግንኙነትን አይፈጽምም የሚል የቁርአን አያ ወረደ። ረሱል ሰለላሁ ዐለይሂ ወሰለም ይህን ግለሰብ ጠርተው ያ መርተዱ አዛኒ ላ የንኪሑ ኢላ ዛኒየተ ነው ሙሽሪከ አንተ መርተድ ሆይ ዝሙተኛ ሰው ዝሙተኛን እንጂ ወይም ሙሽሪክን እንጂ አያገባም። ሙሽሪክ ዝና ሐራም መሆኑን አያምንም አይቀበልም። ዝሙተኛ ደግሞ ወንጀለኛ ነው፣ ቀልቡ ደርቋል። በመሆኑም አንተ ከሁለቱም አይደለህምና እሷን ማግባት አትችልም አሉት። የአላህን ስብሓነሁ ወተዓላ ውሳኔ ወዶ ተቀበለ። ውስጡ ላይ የእሷ ፍቅርና ውዴታ እያለ ያውም ሌሊት ጨለማ ላይ ማንም ባሌለበት ወደ ቤቱ አጠርታው አይ ብሏል። እነሆ የዝሙትን ሐራም መሆኑን በተደጋጋሚ እየሰማን እያወቀን ዝሙት ላይ እንወድቃለን። የሸርን በር ራሳችን ላይ እንከፍታለን። ሙስሊም ዋህቴ አላህን ፍሬ። ከባዕድ ወንድ ጋር በምታወሪበት ጊዜ ጥንቃቄ አድርጊ። አትታለይ። أنت مسلم وندمي هوي يمسلم وند أهتهن قمنا شفن سوهنو ما يتعلى ليلم سيتوام وندون كمتن يعلفة أمنة تستعلى لنرأي القبام وندون من دزيهو براسولي تماما يقبام يقدمت تاريخ يقدمت سووشن تاريخ يتلي بني إسرائيل وشن تاريخ ومنانو ببتكزي بزوشن لتفتنو يا إسرائيل وش يمجمع رافتنا سيثنو من دالو نبي صلى الله عليه وسلم إننا قالن عابد ينبرسو ولي ينبرسو الله نفارا ينبرسو بس يتفتنو علو بزو تاريخ وش علو تمهنون سيتوا منم دروسو نبي بال تنكا كيل التدرق قباتال سوهنو ما يفتن إلا ما يساسات إلا عندزي هو وندوم منم إيمان بينورو منم تنكار رابيهو أن كان بي عبلتم كصحابو جاي بلتم راسون كحرام لياشش الكبال سيتوان كمي فتن أكاهيد راسون ماراكي نوربتال عندك في اللاي بعد وندنا بعد سيت مكامري اللباتشون عندك في اللاي بعد سيتو جنا بعد وند تكلاك لو مكرايات عبرو منور هاي الكباتشون عند تبلو يتدرق اندهونم يزينا بري كفتال يا الله قطامي مدال ما النوم يلبون كالله ما دبك عيشلم وچاچن نسامرن وستاچن قوشو يمعصي يادر درتوبت سووچن بناتالل يومي تبل السرائر وستلالو نقروچ مفتشو بتكن لا يوتال هلو إذا قلبك ما يدرق نقر مشش يا الله سبحانه وتعالى قد كم يا متانا قر مراكن وربنا زموت جزاوي دستان لي ست تشلال لكن الزهو كدقيقه وشبها لا ميمتا وصصتنا قجت يعني بنبروا دستا بلكا زي غبا ميبال ادلم دستاو نبي صلى الله عليه وسلم ان انت وتاتو شوي يشال سو ياغبا يالشال سو يصوم بلوا عليه الصلاه والسلام የነብዩን መመሪያ እንከተል ወይም ማግባት ነው ካልተሻለ መሰበር ሶስተኛ መንገድ የለም በነገግሩ ብቻ ስሜታቸው የሚያረኩ ብዙ አሉ አላህን የማይፈሩ አንድ ክፍል ላይ ዘክቶ መቀመጥ ተገሎ መቀመጥ حرام እንደሆነ ሁሉ ወንድና ሴትም ቻት ያደረጉ ማውራት ከዛው ተቀራራቢ ነው በአዱንያም በአኺራ የሚያጠቃነን የሚጎዳነን ነገር ከማድረግ ታቅበን قلباتشن انداي درق تنكاكي لنا درق يقبانا كنكاح بفيت زموت لي ودكو سووش مقاباتي شلالونا يميلون نتمركتا قدم يانو ببنون آيا مسارات بما درق علموش تلايو استياتو تشالواتشو ففزم مقاباتي شلوم الزاني لا ينكحو إلا زانية ومشركة يميلون آيا ماسد الجارقو مچيم زموت لي ودكو سووش مقاباتي شلوم يميلوالو ተውበት ካደረጉ መጋባት ይችላሉ የሚሏሉ ከራሱ ሳይሆን ከሌላ ወንድ ጋር መጋባት ይችላልች እሱም ከሌላ ሴት ጋር መጋባት ይችላል ተውበት ካደረጉ የሚሏሉ لكن راجحوا الراجح في مساله حرمه نكاح الزاني انها حرمه مؤقته بالتوبه ይላሉ ተከክለኛው ከረመች አስተያየት ውስጥ በተውበት የተገደበ ነው ተውበት እስካደረጉ እስካላደረጉ ድረስ ነው መጋባት የማይችሉት ተውበት ካደረጉ መጋባት ይችላሉ ቀድመው ሁለቱም ተውበት ካደረጉ እንደዚሁ ዒዳ ካለቀ መጋባት ይችላሉ። ይህ ራጂሁና ያራቱ የመذهብ ባለቤቶች አስተያየትም አብረው ሁለቱም መጋባት ይችላሉ እሱ ከሌላ ሴት እሷም ከሌላ ወንድ ጋር መጋባት ይችላል። ሙሉ በሙሉ እስከመቼ መጋባት አይችሉም የሚለው ضعيف የሆነ استايت نو ابن سيميا بزي زورا زوريا من يلالو نكاح الزانيه حرام حتى تتوب زموتنيان سيت ماغبات حرام نو توبت اسكالا درجت درسلال زموت يفزمچو اهن لي اغبات كفلهو وندغا ميهون كليلا وندغا ياو نو لكن توبت كا درجت مغبات يشلالو يه يتوسنو يدغا قدمتوچ انديو كنسو بحالا مينبرو علموچ اقوام نو يلالو ና ዒዳውን በተመለከተ ሶስት ጊዜ ያወራው ባመት ተስኪ ከደረስ ያሉ ዑለሞች አሉ። ኢንሻአላህ ራጂሁ አንድ ጊዜ ብቻ የወራቡ አደሙ አመቱ እስኪሄድ ድረስ ይተበቃል። የወራቡ አመቱ ከሄደ በኋላና ማህፀኗ ላይ ጽንስ እንዳለ ከተረጋገጠ በኋላ ሸርጡን ያሟላ ኒካህ ይታሰራል። ኒካሁም ላይ ብዙ ክፍተቶች ይስተያሉ። ብዙ ከሸሪዓ ጋር የሚጋጩ አካሄዶች ይስተዋላሉ ይስማሉ። አባቷ በህይወት ያለ አባቴ ሞቷል ብላ ማንንም እንዲያስርላት በር ትከፍታለች። አንዳንዴ ሙስሊም ያልሆኑ ሴቶችም ሙስሊም ነኝ ብለው ሊጋቡ ይፈልጋሉ። ሀገር ቤተሰባቸው ጋር ወገኖቻቸው ጋር ሲጠየቅ ሙስሊም እንዳልሆኑ ይረጋገጣል። ሌላ ጊዜ ደግሞ ቤተሰቦቿ ወላጆቿ ሳይፈቅዱ ሳይፈልጉ ይቀሩና ቤተሰቦቿ ያልሆኑ ሰዎችን በስልክ አቀናብራ እኔ አባቷ ነኝ እኔ ወንድሟ ነኝ ድራቸዋለሁ ይባላል። የነቢዩ ሰለላሁ ዐለይሂ ወሰለም ሸሪዓ መጫወቻ ልናደርግ አይገባም። ለጊዜያዊ ደስታ ብለን የረህማንን ቁጣ ራሳችንን ለአላህ ቁጣ ልናጋፍጥ አይገባም። ኒካህ ሸርጥ አለው፣ አደብ አለው፣ አርካን አለው። የትኛውም ያለ ወሊ የታሰረ ኒካህ ዝሙት ነው፣ ዝሙት ነው፣ ዝሙት ነው ብሏል ነቢዩ ሰለላሁ ዐለይሂ ወሰለም። ወሊይ ማለት አባት ነው፣ ወንድም ነው፣ የአባት አባት ነው፣ የአባት ወንድሞች ናቸው። እነዚህ ካሌሉና ካልተገኙ ሸሪያ ፍርድ ቤት ተኬዶ ኒካህ ይታሰራል። በተረፈ እኔ ቤተ ክርስቲያን ላይ የነፍስ አባት እንደሚባለው እኔ አባቷ ነኝ እኔ ያሰለምኳት ኒካህ አስርላታለሁ አይባልም። ያሰለመ ሰው መውረስ ይችላል፣ ኒካህ ማሰር ይችላል የሚል በዒድ የሆነ ቀውል ቢኖርም ላክን በፍጹም ማስረጃ የሌለው ነው። እንደዚሁ አባትና እናት በህይወት እያሉ ቤተሰቦች በህይወት እያሉ ሞተዋል ብሎ በሌላ መንገድ ለማሰር መሞከር ትልቅ ጅናያ ነው፣ ትልቅ ወንጀል ነው። እነሱንም ከመበደል ሐቃቸውን ከመንፈግ ይቆጠራል። ሌላው በየመንደሩ ያሉ ዲን ያውቃሉ የሚባሉ አላህን ሱብሓነሁ ወተዓላ ሊፈሩ ይገባል። በማያውቁት ነገር ፈትዋ መስጠት የለባቸውም። ኑን ያስርላችኋለሁ። ማነህ አንተ? ማነው ይህን ሰላሕያ የሰጠህ? ቃዲ ነህ ወይስ ወልይ ነህ? ቀጥታ ወደ ሸሪዓው መምጣት ካልሆነ በስተቀር መሀል ላይ ሶስተኛ መንገድ የለም። ቅድም በጠቀስነው ሐዲስ ያለ ወልይ የታሰረ ኒካህ ዝሙት ነው፣ ዝሙት ነው፣ ዝሙት ነው ብሏል ዐለይሂ ሰላቱ ወሰላም። ጊዜያዊ ደስታን መርጦ አኺራና ዱንያ ማበላሸት ተገቢ አይደለም። አላህ ሱብሓነሁ ወተዓላ እሱን ከሚያስቆጣ ነገር ሁሉ ይጠብቀን፣ ወደ ዲናችንም ያማረ መመለስን ይመልሰን። هذا إن أصبت فمن الله وإن أخطأت فمن نفسي والله تعالى أعلم. السلام عليكم ورحمة الله وبركاته.